ሸማ ያለኝ እኔን የሚወድ የኔ መለው ወዳይ ዘመድ አዲስ ኪዳን በጋስታራቂ ኢየሱስ ወዴ ቀድሞል ዘይ የተወገደ በሸለቶች ፊት ስምታን ምርቶን በግርማ አለ ሞትን ገልብጦ በፈሰሰው ደም በመጋረጃው መግባት ሆነልኝ ቀንቶኝ መሄጃው በደም ጉልበት ሁኛለው ደና መታረቂያዬን ሕያው ነህና ስለ እኔ ራሱን የሰጠው ጌታ ኢየሱስ ነው ኢየሱስ ነው